يا أيها الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبله ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا إن الذين آمنوا ثم كفروا ثم آمنوا ثم كفروا ثم ازدادوا كفرا لم يكن الله ليغفر لهم ولا ليهديهم سبيلا بشر المنافقين بأن لهم عذابا أليما الذين يتخذون الكافرين أولياء من دون المؤمنين أيبتغون عندهم العزة فإن العزة لله جميعا يا أيها الذين آمنوا آمنوا بالله ورسوله أنت بأ الله يأمن أشوه يون أشوه وقن أشيلا እንደ ጀመራችሁት ባመናችሁበት ጌታና በመብቱ ማመንን ቀጥሉበትና በርቱ ይላል። እና ስታምኑ በአላህ መንወርና በጌትነቱ እንደገና በብቸኛ ተመላክነቱ አንድ ነገር የማዘዝ የመከልከል ፍቃድ በሱ ብቻ የተወሰነ በመሆኑ ኸይርንና ሸርን የመለየትና የመደንገግ ስልጣንም የሱ ብቻ በመሆኑ ጽምር እመኑ። እንደገና ወረሱሊሂ በመለክተኛው መመኑ መለክተኛው ደግሞ በሱ መልካም ፍቃድ ከሰዎች መካከል የተመረጠ ታማኝ መሆኑን ወቁና እመኑ። ከዛ በኋላ በሱ በኩል የሚመጣው ነገር ሁሉ የአላህ ትእዛዝና ፍቃድ መሆኑን አውቃችሁ በቅንነት ተቀበሉና ተከተሉ። ወልኪታብ الذي نزل على رسوله በመለክተኛው ላይ ያወረደውንም ኪታብ እንደዛው እመኑበት። ቁርአን በቀጥታ ያው የአላህ ቃል መሆኑን አውቃችሁ ነብዩ ግን ከአላህ ተቀብሎ ወለናቸ ያስተላለፈ አስተማሪ እንጂ የራሱ ቃል እንዳልሆነ ጠንቅቃችሁ ወቁና መኑ ማለት ነው። ወልኪታብ الذي انزل من قبل ከዚህ በፊትም ደግሞ ለሌሎች ነብያት በተመሳሳይ ያወረዳቸው የሆኑ መጻሕፍትን ከአላህ የመጡ መሆናቸውን እመኑ። እነ ተውራት እነ እንጂል እነ ዘቡር እነ ሱሑፎችን ማለት ነው። እና الكتاب የሚለው ጎሳውን ነው የሚጠቁመው። አንድ ኪታብ ብቻ ሳይሆን የኪታብ አይነት ያው ለተለያየ ነብያት በተለያየ ጊዜ አውርዷልና ያ ሁሉ ከአላህ የመጣ መሆኑንም በተጨማሪ እመኑ ባላቸው ነው የሚለው። ወመን ይክፍር ቢላህ እንግዲህ አሁን በተጠቀሱት ክፍሎች ማመን ሲገባ በአላህ የሚክድ ሰው ካለ ገና ያው የምንም መጀመሪያ እሱ ነውና አላህን ጌታውን የሚክድ ካለ ወይም ጥርስም የለም ብሎ ወይም ደግሞ ቢኖርም ለሱ የሚገባውን መብት በመንፈግ እኔም ብቻ ተገዛ ሲለው አልገዛም ብሎ በመሸፈት ወይም ደግሞ ቢሸፍ እንዲገዛም በሱ ሌሎችን በማጋራት የመካድ ሁኔታ የሚያሳይ ካለ ወመላኢከቲሂ እንደገና በመላኢኮቹም የሚክድ ወይም ጥርስም የለውም ብሎ ወይም ደግሞ ቢኖሩም እንደ ማንኛውም ፍጡር ወንጀለኞች ናቸው በሚል መልክ የሚክድ ካለ ወኩቱቢሂ በኪታቦቹም የሚክድ አላህ ስብሃነ ወተዓላ ለሰው ልጆች መመሪያ እንዲሆኑ አስቦ ለነቢያቶች ያወረዳቸው ኪታቦች የሉም ወይም ደግሞ እነዚህ ኪታቦች በአካል ቢኖሩም እንኳ ከሱ የመጡ አይደሉም ሰው የፈጠራቸው ናቸው የሚሉ ወሩሱሊሂ በመለክተኞችም እንደዚሁ የሚክዱ አላህ የላካቸው ነቢያቶች እነሱ ነቢይ ነናል እንጂ ውሸታቸውና አላህ አላካቸውም ብሎ የሚክድ ወሊውም ልአኺር በመጨረሻም ቀን ማለትም ይህች ዓለም ካለፈች በኋላ በመጪው ዓለም እንደገና ሌላ የሰማይ ዓለም አለ ለጥፋተኞች ጀሃነም ለበጎ አድራጊዎች ጀነት የሚባል ቦታ አለ ተብሎ ሲነገራቸው ይሄ የማይዋጥላቸውና የሚክዱት ተቀበለ በላለም በዒዳ የዛ አይነት እንግዲህ የሰይፍ መስመር የሚከተለው ሰው ሁሉ ከሀቅ በጣም አይርቁ የራቀ መሳሳትን ተሳስቷልና ተወናብዷል ይላል ማለት ነው። እና እንግዲህ አርካን ኢማን የሚባሉትን ከሞላ ጎደል አስቀመጣቸው ማለት ነው። ይሄ አያ እንግዲህ ሰዎች ከማንም ከምንም በፊት ማመን ያለባቸው በጌታቸውና በመብቱ በአላህ ነው። ከዛ ቀጥሎ ደግሞ ስለ አላህ ያስተዋወቁት ሩስሎች ስለሆኑ በመለክተኞቹ እንደገና ኩቱቦች ደግሞ የሩስሎች መሳሪያ ስለነበሩ በእነሱ ማመን ይገባል። በአላህና በሩስሎች መካከል ደግሞ አገናኝታ የነበሩት መላእክቶች ስለነበሩ እነዚህን ሁሉ ማመን የዚህ ሁሉ ደግሞ የማመንና የመታድ ውጤት የሚወሰነው በየውም አኺር በቂያማ ቀን ስለሆነ በዚህ ማመን የሚባሉት ነጥቦች ዋናና መሰረታዊ የሆኑ የእስላም ነጥቦች ናቸው ማለት ነው። እነዚህን እንግዲህ ያመኑ በእምነታቸው ተጠቃሚ ሲሆኑ የካዱት ደግሞ በክደታቸው የፈጸሙት ወንጀል ቀላል አይደለም። ከሐቅ በጣም አይርቁ የራቀ መሳሳትንና መወናበድን ተወናብደዋል በማለት ይኮንናቸዋል ማለት ነው። እና ይህንን እንግዲህ የገለጠው አሁንም በሕይወትና በጤንነት ያሉ ከሆኑ እነዚህ ካህዲዎች ስተታቸውን አውቀው እንደገና ወደ ትክክለኛው መስመር እንዲመለሱ በማሰብ ነው ማለት ነው። በዛው ገብተው ግን እስከ መጨረሻ እንዲህ ብለው የሄዱት ደግሞ አላህ የማይተዋቸው መሆኑን አረጋግጦ ከወዲሁ ቁርጡን እንዲያውቁት ለማድረግ ነው። እነዚህ ናአመኑ እነዚያ ደግሞ ለመጀመሪያ ጊዜ አምነናል ያሉና ثم ከፈሩ እንደገና ትንሽ ቆይተው ደግሞ የካዱት ثم አመኑ እንደገና ቆያይተው ደግሞ መልሰው ወደ እምነት የተመለሱትና ثم ከፈሩ መልሰው እንደለመዱ ደግሞ ወደ ክህደት የተመለሱት ثم ዝዳሩ ኩፍራን በመጨረሻም በክህደታቸው ላይ ክህደት እየጨመሩና እያጣፉ የሄዱት ለሚኩንላሁ ሊግፍረ ለሁም እንዲህ አይነቶቹን አቋማዊትና አወናባጆች አላህ ስብሓነሁ ወተዓላ በምንም አይነት ሊምራቸው አይፈልግም። ወላ ሊየድየሁም ሰቢላ ከቅጣት የሚያመልጡበትና ለጀነት የሚበቁበትንም መንገድ ሊመራቸው አይሻም በማለት ያስጠነቅቃል ማለት ነው። አንዳንድ ሰዎች ደግሞ አቋማዊት የሚሆኑ አወላዋዎች ወዳና ወዲህ እንደ ቆሪ ውሃ የሚዋልሉ አሉ ማለት ነው። ስለነሱም ያለኝን አቋም ልገልጽላቸው ወዳለሁኝ። እና አንድ ሰው እንግዲህ መጀመሪያውኑ ከካደ ያው በመጀመሪያው አያት እንደተገለጸው ፈቀበላ በላለም በኢዳ ተብሏል። ከዛ ካልተመለሰ ድረስ ዋጋቢስ መሆኑ አንዴ ታውቋል ማለት ነው። አንዳንዶቹ ደግሞ እንደ ጀመሩ በዛው መግፋቱን ይተውና ታውላዋይነት በማከል ወደ እምነት ይመጣሉ። እንደገና ደግሞ እምነት አንድ ሰሞን ካዩ በኋላ መልሰው ደግሞ ወደ ከደት ይመለሳሉ። እንደገና ደግሞ መልሰው ወደ እምነት ሲገለባበጡ የሚኖሩ አሉ ማለት ነው። በመጨረሻም እንግዲህ አቋመ ቢስ ሆነው በመገለባበጣቸው ኩፍራቸው እየሰፋ ይሄዳል ማለት ነው። እነዛኞቹ እስልምናን ስላላዩ ስላላወቁት ባንድ ፍቱ ያውጠለማው ስላሉ ነው። እነዚህ ግን የእስልምናን ጸጋ ብርሃን እየተቋደሱና እየቀመሱ መልሰው ካንዴ ሁለት ጊዜ የሚመላለሱና የሚያፈርሱ ከሆኑ እነዚህ በአላህ ዘንዳ በጣም በከፍተኛ ደረጃ የተጠሉና የተረገሙ ስለሚሆኑ እንዲህ አይነቶችን አላህ ለመማር አይሻም ማለት ነው። እና የነጃ ከቅጣት የማምለጫ መንገዳቸውንም አይጠቁማቸውምና በእጅጉ የተቀየምኳቸውና የጠላኋቸው መሆናቸውን ይወቁ ነው የሚለው። ይህን ሲል እንግዲህ ብዙ ጊዜ የዛ አይነት አቋም ያላቸው ሰዎች በመጨረሻ በዛው በመጥፎ አቋማቸው ላይ እንዳሉ ነው የሚሄዱት። እና በዛ መልክ ከሞቱ ሲገለባበጡ ከርመው በኩፍር ላይ ተሞቱ አይምራቸውም ለማለት ነው። ለምን ይሄን ያለበት ምክንያቱ አላህ የማንኛውንም ሰው የመልካም ስራ ዋጋውን አያሳጣም የሚል አያቶች ስላሉ፣ እነዚህ ሰዎች ሙስሊም በነበሩበት ጊዜ የተለያዩ ኢባዳ ሰርተዋል፣ በሚያፈርሱ ጊዜ ደግሞ ጥፋት ፈጽመዋል። ስለዚህ በዛ በመልካም ስራቸው ያስብላቸው ይሆናል፣ በጥፋታቸው ደግሞ ይጠይቃቸው ይሆናል የሚል ጥርጣሬ እንዳይመጣ ብዙ ጊዜ እስልምና ገብተው የሚወጡ ከሆኑ በወጡ ቁጥር ያን ያለፈውን ኢማናቸውንና ስራቸውን ሰርዘውታል፣ አፍርሰውታል። ስለዚህ በመጨረሻ ውድቅ ስለሚሆን ያ የሰሩት ስራ ሁሉ በኔ ዘንዳ የመልካም ስራ ሂሳብና የነጃ መንገድ የላቸውም ማለት ነው የፈለገው ማለት ነው። አለበለዚያ እንደዛው ሲገለባበት ከርሞ እንዳጋጣሚ ሆኖ በመጨረሻ ግን ትክክለኛ አቋም ወስዶ ከአሁን በኋላ በምንም አይነት አልመለስም ብሎ ቀጥ ብሎ እያለ ሞት የመጣበት እንደሆነ ያ የመጨረሻው ትክክለኛው አቋሙ ሊያድነው ይችላል ማለት ነው። እርግጥ ቀደም ሲል ባደረገው እንቅስቃሴ ተፈለገ ሊቀጣው ይችላል። በመጨረሻ ግን ኺታሙ ካማረ ሊምረው የሚችል መሆኑ እንደተጠበቀ ሆኖ ብዙ ጊዜ ግን እንደዚህ የማወላወልና የመመላለስ ሁኔታ የሚያሳዩ ሰዎች ኺታማቸው አስጊ እንደሚሆን ነው የሚያሳየው ማለት ነው። እና አላህ ከሚታረቃቸው ይልቁንስ በዶላላቸው እንዳሉ የመሄዱ እድላቸው የሰፋ ነው ነው የሚለው። በሽር ልሙናፊቂነ ቢአነ ለሁም ዐዛበን አሊማ እንደዚህ እንግዲህ ወደ እምነትና ወደ ክደት የሚመላለሱ የሆኑት ወገኖች ብዙ ጊዜ ሙናፊቆች፣ አስመሳዎችና አታላዎች ናቸውና እንዲህ አይነቶችን ወስላቶች ለነሱ እጅግ አሳማሚና አሰቃቂ የሆነ ቅጣት እንደተደገሰና እንደተዘጋጀላቸው አበስራቸው ይላል አላህ ሱብሓነሁ ወተዓላ። አስጠንቅቃቸው ነበረ በቦታው የሚባለው። ግን አላህ ሱብሓነሁ ወተዓላ በእነሱ ያለውን ቅሬታና ተቃውሞ ለመግለጽ ሲል ደስ ይበላችሁ ጥሩ ቦታ ተዘጋጅቶላችኋል ብለህ ንገራቸው ነው የሚለው። እንግዲህ በተቃራኒው በማስጠንቀቂያው ፈንታ ብስራት ያደረገው ሲያሾፍባቸው ነው። ጥሩ ይዛችኋል፣ በርቱ፣ ቀጥሉበት። በዚህ በምታረጉት እንቅስቃሴ እጅግ አስከፊና አስፈታቂ የሆነ ቅጣት እንደተደገሰላችሁ ንንገራችሁ፣ ደስ ይበላችሁ ብለህ ንገርልኝ ይላል። አለዚነ የተኺዱነ አልካፊሪነ አውሊያአ ሚን ዱኒል ሙእሚኒን፣ እነዚህ እንግዲህ አቋመ ቢስ የሆኑ ሙናፊቆች የዚህ አይነት የአወላዋይነት አቋም ያላቸው ለመሆኑ መመዘኛውና መለኪያ ማረጋገጫው ምን ሆኖ ታገኘዋለህ? እነሱ ካፊሮችን ከሙእሚኖች የበለጠ ዘመድ ወዳጅ አድርገው ሲይዙ ታገኛቸዋለህ ይላል። የተኺዱነ አልካፊሪን፣ በእኔ የካዱና አመፀኛ የሆኑትን ወገኖች አውሊያ፣ ለእነሱ ቅርብ ወዳጆችና ፍቅረኞች አድርገው ይይዛሉ። ሚን ዲኑል ሙእሚኒን፣ በሙእሚኖች ፈንታ ሙእሚኖችን ወዳጅ ዘመድ በማድረግና በእነሱ ወገንነት በመመካት ፈንታ ሙእሚኖችን ተው ያደረጉና ከካፊሮቹ ጋር ሲወግኑና ግንባር ሲፈጥሩ ታያቸዋለህ ነው የሚለው። አይብተሁነ እንደውም ልዕዛ፣ እና የኔን ወዳጆች ሙእሚኖችን ትተው ከጥላቶች ከካፊሮቹ ጋር ሲወግኑ ለመሆኑ ካፊሮች ዘንድ ክብርና ልዕልና ይገኛል ብለው ፈልገው ነውን እንደሚያደርጉት? ፈኢነል ዒዘተ ሊላሂ ጀሚዓ፣ ይህንን አስበው ከሆነ በጣም ተሳስተዋል። ክብርና ልዕልና ምንጊዜም ለአላህ ነው። በጊዜው እንኳ ካፊር የሆነ ወገን በኃይሉ በጉልበቱ በብዛቱ የተሻለ መስሎ ቢታይም ዝሮ ዝሮ ባጢል ባጢል ነውና እኔ የጠላሁት አያዋጣም። ዘላቂ የሆነ ዲልና ክብር ልዕልና የሚገኘው ግን ከኔ ወገኖች ጋር ቢሆን ነበረ፣ ምክንያቱም ክብር በአላህ እጅ ነውና ሁልጊዜም ይላል። እና ካፊርን እንግዲህ እንደ ዘመድ እንደ ወዳጅ አድርጎ ከሙእሚኖች የሚያስቀድምና እነሱን የሚያከብር የሚያፈቅር የሆነ ሰው ለጊዜው እንኳን አላህ እሱን ሊያዘናጋው የመሰለውን ነገር ለተወሰነ ጊዜ ቢያገኝም ዝሮ ዝሮ የመጨረሻ ክብርና ልዕልና ለአማኞች ስለሚሆን የዛ ጊዜ ዘላለማዊ ሲሳራ ውስጥ መግባቱ አይቀሬ ነውና የምን ይወቅና ይጠንቀቅ ማለት ነው። وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا الذين يتربصون بكم فإن كان لكم فتح من الله قالوا ألم نكن معكم وإن كان للكافرين نصيب قالوا ألم نستحوذ عليكم ونمنعكم من المؤمنين والله يحكم بينكم يوم القيامة ولن يجعل الله للكافرين على المؤمنين سبيلا إن المنافقين يخادعون الله وهو خادعهم وإذا قاموا إلى الصلاة قاموا كسالى يراءون الناس ولا يذكرون الله إلا قليلا مذبذبين بين ذلك لا إلى هؤلاء ولا إلى هؤلاء ومن يضلل الله فلن تجد له سبيلا وقد نزل عليكم في الكتاب بقرآن عشوكهم قدام بأرجيت أورد الله الشهال أن إذا سمعتم بمتسموا بسجية آيات الله يا الله انقلات وشوئ مانكسوش يكفروا بها تكادونا ويستجعوا بها تكال لدباتشو بمتسموا بسجية فلا تقعدوا معهم النزيب بقرآن عشو يمتدلنا يمياسوفو كهونو كهادي والشارع አብራችሁ እንዳትቀመጡና እንዳትገኙ የሚል ማስጠንቀቂያ መወረዱ ይታወሳል ይላል። እስከመጫ ሀታ የሁዱ ቢሀዲስን ገይሬ፣ በዚህ በቁርአን የመሳድና የመቀለዱን አጀንዳ ጨርሰው ሌላ ወሬ ውስጥ እስከሚገቡ ድረስ ከእነሱ ጋር እንዳትገኙ። ኢነኩም ኢዘን ሚስሉሁም፣ እና ይህም ማስጠንቀቂያ ትታችሁ በአላህ ቁርአን ሲቀልዱና ሲክዱ እናንተ ዝም ብላችሁ አብራችሁ ብትቀመጡ ግን የዛ ጊዜ እናንተም የነሱ ቢጤዎች ትሆናላችሁ በማለት ያስጠነቀቅን መሆናችን ይታወሳል ይላል። እና በሱረቱል አንዓም ነው ይህ አይነት አያት የወረደው። እነላህ ጃሚዑ ልሙናፊቂን ወልካፊሪነ ፊ ጀሀነመ ጀሚዓ፣ አላህ ስብሓነሁ ወተዓላ በግልጽ የካዱትንም ሆነ ወይም ደግሞ አስመሳይና አታላይ የሆኑ ሙናፊቆችንም በጀሀነም ውስጥ እንደሚሰባስባቸው ነው ይላል። ሙናፊቅ እንግዲህ በስሙና በመልኩ ሙስሊሞችን ቢመስልም በውስጣዊ ስሜቱና አቋሙ ካፊር ነውና በአላህ ዘንዳ ማንነቱ ስለማይደበቅ ሁለቱንም በጀሀነም ጉድጓድ ውስጥ ያከማቻቸዋልና ይሰበስባቸዋል በማለት ያስጠነቅቃል ማለት ነው። እና እንግዲህ አላህ ስብሓነሁ ወተዓላ አማኞችን በዲናቸው እንዲኮሩና ለዲናቸውም ታማኞች እንዲሆኑ ነው የሚጠይቃቸው ሲሆን ዲናቸው በሌሎቹ ሲኮነንና ሲዘለፍ መቃወምና ማስከበር አለባቸው አቅማቸው ከፈቀደ። ቢያንስ ግን በእነሱ ድን እየተቀለደና እየተሳለቀ ዝም ብለው አዳማጭ ሆነው መቀመጥ የለባቸውም። ተቃውሟቸውን ለማሳየት አካባቢው መገለል አለባቸው እንጂ ማለት ነው። አለዚነ የተረበሱነ ቢኩም እነዚያ ሙናፊቆች በእናንተ የሚጠባበቁ የሆኑ ናቸው ይላል። እንግዲህ ዛሂራቸው የእናንተ አካልና ወገን መስለው ግን እነሱ ውስጣቸው ጥላት ጋር በመወገን የእናንተን ውድቀት በጉጉት የሚናፍቁና የሚጠባበቁ ናቸው። ፈኢንካነ ለኩም ፈትሑ ሚነላህ እናንተ ሙእሚኖቹ ከአላህ የሆነ መልካም ድልና ድል ቢያጋጥማችሁ በጥላቶቻቸው ላይ ድል ብትቀዳጁ የምርኮ ገንዘብ ብታገኙ قالوا علم نكم معكم يزاك بيه تجنيون تكم لما تافل انياس كنان تقار ايدي لنم دي بعد ذات عمي بازم شاهم قابع نساتف بشكر مكنيات وهي فاق سما ترفل انديت يهند دي لراسات شو بشاكارا قال لا شو هتكافلو ننجي بمالت ياتفستفالو وإن كان للكافرين نصيب اندى جنا دقمو لكافر لطلات وشاكو درسال نورات شو اندى ذات عمي هنو بنان تلاي وستاد دراوي بلاي النت ياتمزجبو ወይም ደግሞ ገንዘብ ያገኙ የዛ ጊዜ ደግሞ ከሁለቱም ለማጣት ወደ እነሱ ይሄዱና በሚስጥር ቃሉ ዓለም ነስተው ዳለይኩም እኛ በእናንተ ላይ ታውን ቀደም አይለን አልነበረም እንዴ ወነምናኩም ሚነል ሙእሚኒን እና ባጠቃንባችሁ ጊዜ ከሙእሚኖች ውስጥ ሆነን እነዚህን ሰዎች መጨፍጨፍ የለብንም ተዋቸው ምንም አይደለም ማሳለፍና ሰው ጋር መግባባቱ ይጠቅመናል ብለን በመስበክና በመወትወት ነገሩን አብረደን አተረፍናችሁ ከዛም ተነሳችሁ ዛሬ ይሄን አይነት ድል እንድታገኙ ያበቃናችሁ እኮ እኛ ነንና ታዲያ ለኛ ተጣጣቀፍሉንም እንደካገኛችሁ ጥቅም ይላሉ። ወገኖቻቸው ከሙስሊሞች ተወሰደው ምርኮ መንደተው ሊበሉ ማለት ነው። አላሁ ይህኩሙ በይነኩም የውም አልቂያማ እና እንግዲህ የሰው ልጆች በእምነትና በአመለካከታችሁ እንደዚህ ተለያይታችሁ በመታረጉት ብቻ የመጨረሻ ፍርድና ውሳኔ የሚሰጠው አላህ የውም አልቂያማ ነው። ካፊርም እንግዲህ በዛው በኩፍሩ ላይ ትክክለኛ ነኝ ብሎ ይጓዛል። ሙእሚንም እንዲሁ በእምነቱ። በመጨረሻ ግን ማን ስተኛ ማን ትክክለኛ መሆኑ የሚወሰነው በቂያማ መድረክ ነውና እዛ ታገኛላችሁ ይላል። ለነዛኞቹ ዛቻ ሲሆን ለአማኞቹ ደግሞ ተስፋ ቃል ነው። ለዛ ጊዜ ወረታችሁን ከፍላችኋለሁ ማለት ነውና ወለየጃል አላሁ ለልካፊሪና አለል ሙእሚኒና ሰቢላ ምንጊዜም ቢሆን አላህ ሱብሃነሁ ወተዓላ ለካዲዎቹ በሙእሚኖች ላይ የማሰነፊያ መንገድን አይከፍትላቸውም። የአባባል በተለያየ መልኩ ተተርጉሟል። አንደኛ ካፊሮች በእነሱ ምኞትና ጥረት ሙስሊሞችንና እስላምን ከምድርገጥ ተቀራርጎ ማጥፋት ነው አላማቸውና ምኞታቸው። የምኞታቸው አይሳካላቸውም። የፈለገው ቢሆን ሙስሊምን ከምድርገጥ የሚያጠፉበት መንገድ አያገኙም ነው የሚለው አላህ ሱብሃነሁ ወተዓላ። እናት ተጫማጠን ድረስ እስልምና በዚህ ምድር ላይ እንደሚኖር ሙስሊሞችም ጥላቶቻቸው ቢጠሉ እንኳን ቢኖሩ እንደሚችሉ እነሱ በአንድ ቀን ጀንበር እንኳን ጠራርገው ማጥፋትን ቢመኙም የአይሳካላቸውም ማለት ነው። በሌላ በኩል ደግሞ ሙእሚኖች ትክክለኛ ታጋዮችና ለዲናቸው ታማኞች እስከሆኑ ድረስ ካፊሮች እንዳውም የበላይነት በእነሱ ላይ ማገኘት አይችሉም ነው የሚለው። ይሄኛው ግን በገደብ ላይ ሆኗል ማለት ነው። ሙስሊም ለክ ሙስሊም ሆኖ በነብዩ ጊዜና በሰሃቦቹ ጊዜ እንደነበረው ለዲናቸው ፍጹም ታማኞችና ታጋዮች እስከሆኑ ድረስ እንደገና የባዕድ ኃይል በእነሱ ላይ የበላይነት ወስዶ እነሱን ሊደቁታቸውና ሊያጠቃቸው አይችልም። ግን እነሱ እስላምነታቸውን አዳከሙና ራሳቸውን ታስገደሉ ከአላህ አማና የዛ ጊዜ አላህ ስለሚቀየማቸው ሊያጠቋቸው ይችሉ ይሆናል። ዛሬ በተጨባጭ እንደሚታየው ማለት ነው። እንጂ ሙእሚን እስከሆነ ድረስ እንደሚፈለገው አይነት አላህ ሱብሃነሁ ወተዓላ ጥላቱን በበላይነት ሊያስጠቃው አይሻም ነው የሚለው። በሌላ በኩል ደግሞ የውመል ቂያማ ሲሆን ካፊሩም ሙእሚኑም እጌታው ፊት በሚቀርብበት ጊዜ ሙስሊሞች ወሳኝ የሆነ ነጥብ ያገኛሉ ለነጃ ማለት ነው። ካፊሮች ግን እዚህ ዱንያ ላይ እያሉ እኛም ትክክለኛ ነን ቢሉም እንኳ የዛ ጊዜ ከሙስሊሞች ጋር ተሰልፈው እንደነሱ መልካም ውጤት ለማስመዝገብ አይችሉም ስተትና ውሸታም መሆናቸው ይረጋገጥላቸዋል እንጂ ማለት ነው። እነል ሙናፊቂነ ይኻዲዑነላህ እና ሙናፊቆችን አላህ ሱብሃነሁ ወተዓላ ከካፊሮች ጋር አጣምሬ ጀሃነም ጨምራቸዋለሁ ያለበት ምክንያቱም እንዲነው ብትሉ እኒህ ሙናፊቆች አላህን ለማታለል ይሞክራሉ። አጥማቸውን ካለማወቅ የተነሳ እነሱ ብልጦችና ብልሆች ሆነው በእነሱ አቅም አላህን ሊያታልሉት እንደሚሞክሩ ስለሚያጽ ነው። ወኻዲዑሁም እነሱ ግን ያላግባብ እንደዚህ አይነት ሙከራ ያደርጉ እንጂ በመጨረሻ በተንኮላቸው መልሶ የሚመታቸው እሱ ነው። ይህንንና ሙስሊሞችን ለማጥፋትና ለማጥቃት የሚሰርቡትን ሁሉ ደባ እንደገና እነሱ ራሳቸው እንዲጠፉበት ያደርጋቸዋል። እንደገና በዱንያ ደግሞ እንደ ሙስሊሞቹ ንብረታቸውን ደማቸውን እንዳትነኳቸው ብሎ ታስከበራቸው በኋላ ይሄንን እንግዲህ ወደዳቸው መስሏቸው ሲዘናጉ ቆይተው በመጨረሻ ደግሞ ለዘላለም ቅጣትና ውርደት ሲያጋልጣቸው እሱ ነው ይልቁንስ ያታለላቸው ቢገባቸው ኑሮ። ወይዳ ቃሙ ኢለሰላ እንደገና እነዚህ ሙናፊቆች ወደ ሶላት በሚቆሙበት ጊዜ ያው ሙእሚኖች ነን እስካሉ ድረስ ሶላት ካልሰገዱ ካድርነታቸው ስለሚጋለጥባቸው ለማስመሰል ከሙእሚኖች ጋር ተቀላቅለው ይሰግዱ ነበረ። እና ወደ ሶላት በሚቆሙበት ጊዜ ቃሙ ኩሳላ እንደ ሙእሚኖቹ በኹሹዕ በኹዱዕ በነሻት ሳይሆን የሚቆሙት አላህን ፈርተውና በክብረ ግርማው ተመስጠው ከልባቸው በፍላጎት ሳይሆን ቃሙ ኩሳላ በጣም እየከበዳቸውና እየተዝለፈለፉ እየታከቱ ነው ሶላት የሚሰግዱት ይላል። ዙራኡን ናስ እና እነገሌ ይሰግዳሉ ተብሎ ሰው እንዲያይላቸው ብቻ ሰውን ለማሳየት ለይስሙላ ብቻ ነው የሚሰግዱት ማለት ነው እንጂ ሰግደን አጅር እናገኛለን ወይም ሳንሰግድ ብንቀር እንቀጣለን ብለው ኃላፊነት ተሰምቷቸው ሳይሆን እገሌ ሙስሊም አልነበረም እንዴት አይሰግድም ላለመባልና ሲሰግድ አይተነዋል ተብሎ ከሰዎች ዘንዳ የምስክር ቃል ለማጥረፍ ብቻ ነው የሚሰግዱት ይላል። ወላ የዝኩሩን አላህ ኢላ ቀሊላ ከልባቸው ላለመሆኑም ማረጋገጫው አላህን በሶላታቸውም ሆነ ከዛ ውጪ በጣም ጥቂት ካልሆነ በስተቀር አያወሱትምና አያወድሱትም። ሙእሚን የሆነ ሰው እንግዲህ በሶላቱም ውስጥ ሆነ ከሶላት ውጪ በተለያዩ አጋጣሚዎች ጌታውን በብዛትና በስፋት ሲያወሳና ሲያወድስ ይገኛል። ዝኩሩላህ ዚክረን ከሲራ ባለው መመሪያ መሰረት ማለት ነው። ሙናፊቅን ያችን መሰረታዊ የሆነችውን ግዴታ ከሰዎች ተለይቼ ከታየሁኝ ማንኛውም ሰው ይታዘበኛል ብሎ እንጂ ጌታውን በብዛት ማወደስና ማውሳት አይሻም ነው የሚለው። ሙዘብዘቢነ በይነ ዛሊክ እና እነሱ በዚህ መካከል የሚዋዥቁ ሆነው ነው የሚታዩት ይላል። ማለትም በሙስሊሞቹና በካፊሮቹ መካከል ወዳና ወዲህ የሚዋልሉ ሆነው ነው እንጂ የምታገኛቸው ቁርጥ ያለ አቋም አታይባቸውም። ላኢላሃ ኡላ ባንድ ፊቱ እንደ ሙእሚኖቹ ጥቅልል ብለው ሙእሚኖችን ወይም ሙስሊሞችን መስለው አይታዩም። ወላኢላሃ ኡላ ወይም ደግሞ ወደ እነዛ ወደ ካፊሮቹም ተጠቃለው በካፊርነታቸው ግልጽ ሆነውም አይገኙም። እንግዳውሳ ሲመቻቸው ወደ ሙስሊሞቹ ይመጡና እነሱ ጋር ለመመሳሰል ይሞክራሉ። እንዳክል ደግሞ ወደ ካፊሮቹ ይሄዱና ከእናንተው ጋር ነን ለማስመሰልና ለማታላል ነው በማለት ይሰብካሉ። ወመን ይብሊልላህ እና አላህ በዚህ መልክ እንዲሳሳት የሻበት ፈለን ተጅደለው ሰቢላ የመስተካከያና የነጃን መንገድ አታገኝለትም። ወትሮውንም እንግዲህ አዋላዎችና አቋዋሎች ከመሆናቸው የተነሳ አላህ ስብሓነሁ ወተዓላ እንዲህ አይነት በሽታ እንዲጠናወታቸው አድርጓልና እነዚህን ሰዎች እንግዲህ የማስተካከያና ቀናና ወጥ የሆነውን መንገድ የመከተል እድል የሚሰጣቸው ሰው አታገኝም ይላል ማለት ነው። እና የተውባ እድላቸውም በጣም የጠበበ መሆኑን መጠቆሙ ነው። ስለዚህ ነው እንግዲህ ሙናፊቅን አላህ ስብሓነሁ ወተዓላ የውስጥ አርበኛ በመሆን ሙእሚኖችን ወገናችን ነው እያሉ ሲዘናጉ በቀላሉ ሊያጠቃና ሊያስጠቃ የሚችል አደገኛ ኃይል ከመሆኑ የተነሳ ነው። እነል ሙናፊቂነ ፊደርኪ ለአስፈል በማለት ከካፊሮቹ በበለጠ መጨረሻው አዘቅት ጨምረዋለህ የሚለው ማለት ነው። ያ አዩሃ ለዚነ አመኑ ላ ተተኪዙ ልካፊሪን አውልያአ ምን ዱን ልሙእሚኒን አቱሪዱን አን ተጅዐሉ ሊላሂ ዐለይኩም ሱልጣናን ሙቢና إن المنافقين في الدرك الأسفل من النار ولن تجد لهم نصيرا إلا الذين تابوا وأصلحوا واعتصموا بالله وأخلصوا دينهم لله فأولئك مع المؤمنين وسوف يؤتي الله المؤمنين أجرا عظيما ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما يا أيها الذين آمنوا እናንተ በጌታችሁና በመብቱ ያመናችሁ የሆናችሁ ወገኖች ላተተኺዙል ካፊሪና አውሊያአ ሚን ዱኒል ሙእሚኒን አማኝ የሆኑት ወገኖቻችሁን ወደ ጎን በመተው ታዲዎቹን የእናንተ የቅርብ ዘመድና ወዳጆች አድርጋችሁ አትያዙ። ሙእሚን ከሙእሚን ጋር ነው ማበርና መወገን ያለበት። የሙእሚኖችን ወገንነት ቸል ብላችሁ በእነሱ ፈንታና ትክ እንደገና የካፊር ወገንና ወዳጅ እንዳትይዙ ተጠንቀቁ ይላል ማለት ነው። አቱሪዱን አንተ ጃሉ ሊላህ አለይኩም ሱልጣነ ሙቢና። ይህንን ነገር በማድረግ ለአላህ በእናንተ ላይ ሙናፊቅ ለመሆናችሁ ግልጽ የሆነ ማስረጃ ልትሰጡ ታስባላችሁ እንደ ይላል። እንግዲህ አንድ ሰው ሙእሚን ከሆነ ኢነመል ሙእሚኑነ ኢኽዋ ባለው መሰረት ከሙእሚን ወገኖች ጋር ነው ማበር ያለበት። የፈለገውን ያህል ደካሞች እንኳ ቢሆኑም ያው ሙእሚን እስከሆነ ድረስ የአላህ ወዳጅ ነው ብሎ ከዛው ከወገኑ ጋር ነው ማበር የሚጠበቀው ማለት ነው። ይሄ ቀርቶ ግን ካፊሮች በፈለገው መልክ ቢደራጁ ቢነቁ ቢሰለጥኑም እንኳን እነሱ ናቸው የሚያዋጣኝ ብሎ የሙእሚን ወገኖችን ሰል ብሎ ወደ እነሱ የሚወግን ካለ ይህ እንግዲህ ሙናፊቅ ለመሆኑ በገዛጁ ለአላህ ስብሓነሁ ወተዓላ ተጨባጭ ማስረጃ ሰጥተዋል ማለት ነው። እና ከሙእሚኖቹ ጋራ መሆን ሲገባችሁ እንደገና ከኔ ጥላቶች ከካፊሮቹ ጋራ ወዳጅና ዘመድ ሁናችሁ በመገኘት ለአላህ የሙናፊቅነታችሁን ማስረጃ በገዛጃችሁ ልታቀርቡ ታስባላችሁና ትሞክራላችሁ ማለት ነውን? እና ይሄን ነገር ተጠንቀቁበት ማለት ነው። በአሁኑ ጊዜ ያው እንደሚታየው ሙስሊም የተባለው ህብረተሰብ በየሀገሩ ራሱን ንቆና ጠልፎ ወገኑን ኮንኖና ረስቶ በአጠቃላይ ከሌላ ወገን ጋራ ነው ሲያብርና ሲያጨበጭብ የሚታየው ማለት ነው። ይህ ከሆነ እንግዲህ እኛ ሙስሊሞች አይደለንም፣ በሙስሊሞችም አንኮራም፣ እነሱ አያዋጡንም፣ የሚያዋጡን ይልቁንስ ሌሎቹ ናቸው ማለት ነው። ይህን ታለ ደግሞ በቀጥታ ሰውየው እስልምናን የጣለ መሆኑን ነው የሚያሳየውና በአላህ ዘንዳ ሙናፊቅነቱ ይረጋገጥለታል በዚህ ማስረጃ ነው የሚለው። እነል ሙናፊቂነ ፊደርኪ ልአስፈል ሚነና። እና ይህን እንዳታደርጉ አስጠነቅቃችኋለሁ፣ ካደረጋችሁ ግን ሙናፊቆች መሆናችሁ ነው። ሙናፊቆች ደግሞ እንዲህ በቀላል የሚታዩ አይደሉም። በአላህ ዘንዳ የውመል ቂያማ ሲሆን ከጀሃነም እሳት የመጨረሻውን አዘቅት ነው የሚመደብላቸው ይላል። ወለን ተጅደ ለሁም ነሲራ። ከዚህ ቅጣት ደግሞ የሚያወጣቸውና የሚረዳቸው ወገንም አታገኝላቸውም። ና እህን ጊዜ ያ ነገር እንዳያጋጥም ከወዲሁ ማሰብና መጠንቀቅ ያሻል ማለት ነው። እና እንግዲህ ሂደር ክላስፈል ሲል ሙናፊቅን ጥፋቱ ድርብ ነው። ካፊር በካፊርነቱ አቋሙን ግልጽ በማድረጉ ለሙእሚኖች የሚበጅ ባይሆንም ያወቁት ጥላት ከወዳጅ ይቆጠራል እንደሚባለው በማንኛውም ወቅት ሊጠነቀቁት ይችላሉ ማለት ነው። ሙናፊቅ ግን በዛሂሩና በስሙ ሙስሊሞችን ስለመሰለ ወገናችን ነው እያሉ ስለሚዘናጉለት የውስጥ ምስጢርንም ስለሚያቅ በእጅጉ እስልምናንና ሙስሊሞችን የሚጎዳው ሁልጊዜ እሱ ነው። በመሆኑም አላህ ስብሓነሁ ወተዓላ እሱን በከባድ ቅጣት ማንንም ሰው ከሚቀጣው የበለጠና የባሰ የሆነውን የጀሃነምን የመጨረሻውን አዘቅት መድቤለታለሁኝ ነው የሚለው። እና ጀሃነም ሲባል ሰባት ደረጃት አላት። እና ጀነት ስምንት ደረጃ አላት፣ ወደ ላይ እየበለጠ እየተሻለ የሚሄድ ማለት ነው። ጀሃነም ደግሞ ከላይ ቀላሉ ይሆንና ከዛ በኋላ ወደ ታች ነው አዘቅቷ፣ ደረጃው ወደ ታች እያዘቀዘቀ ነው የሚሄደው። ወደ ታች ባለፈ ቁጥር ወደ ባሰ ስቃይ ነው የሚተላለፈው ማለት ነው። እና እነዚህ ሰባት የሚባሉት የጀሃነም እርከኖች፣ አንደኛ በመጀመሪያ ደረጃ የምትገኘው ጀሃነም የምትባለው ክፍል ናት። ይህቺ ሙእሚኖች አንዳንድ ጥቅቅን ጥፋት በሚያጠፉበት ጊዜ አላህ ለማጣሃራት የሚጠቀምባት የሆነች ቀላል ናት ይባላል። ከዛ ቀጥሎ ለዷ የምትባለው ትመጣለች። ከላ ኢነሃ ለዷ በሚለው አያት እንደተጠቀሰው ማለት ነው። እሷ ከበድ ትላለች። ሱመል ሑጦማ ከዛ ደግሞ ቀጥሎ ሑጦማ የምትባለው ክፍል ትቀጥላለች ማለት ነው። ثم ሰዒር ከዛ ሰዒር የሚባለው ثم ሰቀር ቀጥሎም ደግሞ ሰቀር ثم الجحيم ከዛ በመቀጠል ደግሞ الجحيم እና ثم الهاويه የመጨረሻ ሃውያ የምትባለው ክፍል ትሆናለች። እቺ ናት ለሙናፊቆች የተባለችው ማለት ነው። ወቀርቱ ሰማ ባዱ ጠበቃቲ ቢስሚ ባዲ እና እነዚህ እንግዲህ አሁን የተለያዩ ስሞች ሁላቸውም በቁርአን ውስጥ ይገኛሉ። ግን አንዳንድ ጊዜ ለጀሃነም አጠቃላይ ስም ሆነው ይጠቀሙባቸዋል። ሑጦማ በማለት ጀሃነም ማለትን ሊጠቀሙም በዝርዝር ሲታይ ግን የተለያየ ደረጃ ስም ሆነዋል ማለት ነው። እና ከዚህ እንግዲህ አስከፊና አደገኛ ቅጣት በሚጨምራቸው ጊዜ ሙናፊቆችን ዛሬ የኔን ጥላቶች ይረዱናልና ይጠቅሙናል ይያሉ እንደሚወዙን ሁሉ የዛ ጊዜ እኛለናችሁ አይዟችሁ ብሎ የሚደርስና የሚገላግላቸው ኃይል እንደማያገኙ ነው ይላል። ይንደደዲነ ታቡ የንሲባል ግን ተውባ ያደረጉትን አይጨምርም ይላል። አላሁ ልብዚ አዛኝሩሩ ከመሆኑ የተነሳ ማንኛውም ሰው ያጠፋውን ባጠፋ በህይወትና በጤንነቱ እያለ ተጸጸተና ከተመለሰ የተውባ በር ምንጊዜም ክፍት ነው ማለትን ለማስገንዘብ ከኒፋቃቸው የተመለሱት ሲቀሩ ይላል። ሙናፊቁን ብዙ ጊዜ ቢቆይም አንድ ሰው እንደገና ስተቱን አውቆ ወደ ጌታው ተጸጽቶ ከተመለሰ ወአስለሁ እንደገና በተረፈው እድሜ ደግሞ አቋማቸውን ካስተካከሉ ያ የኒፋቁን ጸባያቸውን ውልቅ አድርገው ጥለው በትክክል ሙስሊም መመሪያ የሚጓዙ መሆናቸውን ካረጋገጡ ወአተሶሙ ቢላ በአላህ ደግሞ መረሆን ትክክለኛ ሆነው ከተመሩ ማለትም ቁርአንና ሐዲስን ሰሂህ የሚነግራቸውንና የሚመክራቸውን ነገር ሙሉ በሙሉ የህይወታቸው መመሪያ መሆኑን ተቀብለው ተቀጠሉበት ወአኽለሱ ዲነሁም ሊላህ ከዛም በኋላ ከተውባ በኋላ ማለት ነው ዲናቸውን ለአላህ ፍጹም ያጠሩ ሆነው ከቀጠሉ ወለም ዘለም ሳይሉ እንደለመዱት ማለት ነው ፈኡላኢከ መዐል ሙእሚኒን እነዚህን አራት ሹሩጦች ወይም ገደቦች ያሟሉ የሆኑ የሙናፊቅ ተውበተኞች አላህ ሱብሓነሁ ወተዓላ እነዚህን እርምጃዎች ከወሰዱ በኋላ ከአማኞቹ ጋር ይደምራቸዋል ይላል። ወሰውፈ ዩቲ ላሁ ልሙእሚኒነ አጅረን ዐዚማ አማኞችን ደግሞ አላህ ታላቅ የሆነ ምንዳ እንደሚሰጣቸው ነውና እነዚህም የነዛው እድል ተካፋይ እንደሚሆኑ ነው። በጥገኝነት ነው ባይሆን ያወሳቸው ማለት ነው። እና አሁንም አላህ ስብሓነሁ ወተዓላ የሙናፊቅን ነገር በጣም በከባድ ስለሚከታተለው ተውባ እንኳን አድርገው ብዙ ሹሩጦች ነው የተደረደረባቸው ተውባቸውን ለማጽደቅ ማለት ነው። አንደኛ ከልባቸው ተጸጽተው መመለስ እንዳለባቸው፣ ሁለተኛ ከተውባ በኋላ ደግሞ አቋማቸውን በትክክል አርቀውና አስተካክለው መገኘት እንዳለባቸው፣ ሶስተኛ ደግሞ በቁርአንና በሐዲስ ቀጥ ብለው መመራት እንደሚገባቸው፣ አራተኛ ደግሞ የስተዛሬውን የኒፋቅ ሁኔታ ውልቅ አድርገው ጥለው ፍጹም በሆነ ዲናዊ ስሜት መንቀሳቀስ እንደሚጠበቅባቸው እኒህን ያሟሉ እንደሆነ ፈኡላኢከ መዐል ሙእሚኒን ይላል። እነዚህን ሹሩጦች ያሟሉ የሙናፊቅ ተውበተኞች ከአማኞች ጋር ይሆናሉ አለ። አማኞች ናቸው የሚለውን ስም እውቅና ሊሰጣቸው አልፈለግም። ከአማኞች ጋር ጠጋ አደረጋቸው። እንደ አማኞች ማሟላት የሚገባቸውን አሟልተዋልና ከመሸ በኋላ እንኳ ቢሆንም ከነዛው ከአማኞቹ ጋር እንደሚቆጠሩ ነው አላቸው ማለት ነው። ወሰውፈ ዩቲ ላሁ ልሙእሚኒነ አጅረን ዐዚማ እነዛን መደበኛ የሆኑትን አማኞች አላህ ታላቅ የሆነ ምንዳ እንደሚሰጣቸውም ነው ይላል። እና እነዛን የሚሰጣቸው ከሆነ ለእነዚህም ድርሻ ይኖራቸዋል። አሁንም ተውበተኞችን አይደለም ይሰጣቸዋል የሚለው እነዛኞችን ሙእሚኖች ነው ማለት ነው። እኒህን ሁሉ ሽርጦች አሟልተው እንኳ መጀመሪያ ሙእሚን ናቸው የሚለውን የምስክር ቃል ሊሰጣቸው አልሻም ከሙእሚኖች ጭምር አለ። ለእነዛ ጥገኛ እንደተሰኛ ያረጋቸው ማለት ነው። በምንዳውም በኩል ደግሞ ለሙእሚኖች ታላቅ ምንዳ ይሰጣል አለ እንጂ ለእነዛኞቹ በእነሱ ስም አልተደረገም። ግን እነሱ ጋር እስከሆነ ድረስ ያው ድርሻ ይኖራቸዋል፣ ፍርፋሬ አያጡም ማለትን ነው የጠቆመው ማለት ነው። ይህ ሁሉ ምንድነው እንግዲህ ይህ ሙናፊቅ ኒፋቅ የሚባል በሽታ በጣም አደገኛ ከመሆኑ የተነሳ ከተውባ ማግስት እንኳ በስማቸው ምስክር ቃል ሊሰጥ አልፈለገም፣ ወይም ቀጥታ ምንዳ ሰጣቸዋል የሚለውን ቃል ሊጠቀምላቸው አልሻም ማለት ነው። እና ሁኖም ግን የሽሩጡ እስከተሟላ ድረስ አላህ ስብሓነሁ ወተዓላ ያው ከአማኞቹ ድርሻ ለእነሱም እንደሚሰጣቸው ገለጸ ማለት ነው። ማ የፍዓሉ ላሁ ቢዓዛቢኩም ለመሆኑ እናንተ የሰው ልጆች የማታጠፉና የማታከፉ ብትሆኑና እንሸከርቱም ጌታ በሚውልላችሁ ውለታ የምታመሰግኑ ብትሆኑ ወአመንቱም በተጠየቃችሁት መሰረት ደግሞ በጌታችሁ እና በመብቱ ፍጹም ሁናችሁ የምታምኑ ሁናችሁ ብትገኙ እናንተን በመቅጣት ምን ያተርፋል አላህ ስብሓነሁ ወተዓላ ይላል። አላህ እኮ የመቅጣት ፍላጎት ወይም ጉጉት የለበትም። እናንተ ብዙ ጊዜ ለቅጣት የምትጋለጡት በገዛ ክፋትና ጥፋታችሁ እንጂ እናንተ የጌታችሁን ውለታ አውቃችሁ የምታመሰግኑና ባለ አቅማችሁ ወረታ ለመመለስ የምትሞክሩ እንደገና በጌታችሁ ያለውን እምነታችሁን ጠብቃችሁ የምትዘልቁ ብትሆኑ ኑሮ እናንተን መማር እንጂ የመቅጣት ጉጉትና ፍላጎት የለውም። እናንተን ተመጣጥስ ምን ያተርፋል ምንስ ይጠቀማል ይላል። ወካነ አላህ ሻኪረን አሊማ አማኝና መልካም ሰሪ ለሆኑት ባሮቹ አላህ ሱብሃነሁ ወተዓላ መልካም ስራቸውን አመስጋኝና እንዲሁም ደግሞ እንቅስቃሴና ሐሳባቸውን በጥልቀት አዋቂ የሆነ ጌታ ነውና እናንተ አማኞችና ታማኞች ከሆናችሁ ድረስ እናንተን በመጣት የምፈልገው ነገር የለለ መሆኑን እወቁና በዚህ በእምነታችሁና በሽክራችሁ ቀጥሉበት ባላችሁ ማለት ነው። لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما إن تبدو خيرا أو تخفوه أو تعفو عن سوء فإن الله كان عفوا قديرا لا يحب الله الجهر بالسوء من القول إلا من ظلم الله سبحانه وتعالى بمطفق عليه يميته سواء يودم يتبدل كالهن بستكر إلى እንግዲህ አንድ ሰው መጥፎ ቃል፣ ስድብ፣ እርግመት የመሳሰሉ ቃላቶችን ጮሆ በአካባቢ ማስተጋባትና ማባረክን አይወድም። ኸይር ነገር ነው እንዲፋፋ የሚሻው እንጂ መጥፎ ነገር ይሆን ጨርሶ እንዲቀር። ያለበለዚያ ደግሞ ከተነገረም በምስጢር እንጂ ይፋ ሆኖ አካባቢውን እስከሚያስተጋባ ድረስ እንዲጮህ አይሻም ነው የሚለው። ባይሆን የተበደለ ሰው ሲቀር፣ የተበደለ ሰው ግን በደሉ ውስጡን ስለሚነካው አትጩህ እንደ ያትናገር ቢሉት የተፈጥሮ ስሜቱ ገንፍሎ ይመጣልና እሱ ተቁጥጥሩ ውጭ ሆኖ ቢጮህ ተበድሎ ነውና እሱም የይቅርታ እንደሚያልፈው ነው ይላል። ወካን አላህ ሰሚዓን አሊማ አላህም ስብሓነሁ ወተዓላ ሁላችሁም የምትሉትን በቅርብ ሰኒ የምትሰሩና የምታሰቡትንም በጥልቅ አዋቂ የሆነ ጌታ ነውና ማንኛውንም ነገር በቀስተታም ሆነ በጩኸት ብትናገሩ ከሱ የሚደበቅና የሚሰወር የለም። ታዲያ ይህ ከሆነ መጮሁ ለምን አስፈለገ ነው የሚለው። ይህ የመጣበት ምክንያቱ ይባላል የሆኑ ሰሃቦች ወደ መንገድ ሄዱና አንድ አካባቢ መሸባቸው ሲመሽ አካባቢዎችን ሰዎች አሳድሩን ቢሏቸው እምቢ አሉ ይባላል። ታዲያ በዚህ ምክንያት ሰዎቹ እንግዲህ መጠለያ ሳያገኙ እንዲሁም ራት ሳይበሉ ጦማቸውን ተከራምተው በማደራቸው ሰበብ ተናደዱና እንግዶቹ ጧት እነዛን የመንደር ሰዎች ማውገዝ ጀመሩ ይባላል። ድምጣቸውን ከፍ አድርገው እነዚህ መጥፎ እርጉም ሰዎች ይሄው እንዳርገው ጦማችንን ያለ መጠለያ አሳደሩን፣ አላህ ይላችሁ ሐቃችሁን ሐቃችንን ከለከላችሁን እያሉ የወቀሳና የኩነና ቃላቶችን ማስተጋባት ጀመሩ ይባላል። የይዚ አላህ Subhanahu Wa Ta'ala አሁን እንደዚህ ተነሳችሁ ሰዎችን መዝለፍና መውቀስ መጮ ባልተገባችሁ ነበር፣ ግን እርግጥ ነው መብታችሁን ተነስጋችኋልና መንካነ ምኑ ቢላህ ወለም አኺር ፈሊኩሩም ዳይፋ የሚለውን መመሪያ ባለም አክብራችሁ በድለዋችሁና ተናዳችሁ ስለሆነ የጮያችሁት ምንም አይደለም እንጂ አለበለዚያ እነሱ ቀደም ሲል ባይበድሏችሁ ኑሮ እንደዚህ በሰው ላይ መጮህና የሰዎችን ክብር መንካት አይገባችሁም ነበር አለ። ለማንኛውም እናንተም ብትችሉት ጥሩ ነበር። የምትነግሩትና የምትወቅሱት ለአላህ ከሆነ እናንተ የምትናገሩትን ሁሉ በቅርብ ይሰማል አላህ በምስጢርም ብትናገሩት ማለት ነው። እንደገና ደግሞ ያለባችሁና የደረሰባችሁን ጥቃትና ችግርም ያውቃልና በምስጢር ብትነግሩት ይበቃ ነበር። ሆኖም ተናዳችሁ ስለሆነ ምንም አይደለም። እናንተ ባትሆኑ በዚህ መልክ የተበደላችሁት ግን ይህን ነገር እኔም አልወደውም ነበር፣ እናንተም ራሳችሁ ወንጀል ውስጥ ገብታችሁ ነበር አላቸው ማለት ነው። ኢንቱሩዱ ኸይረን መልካምን ነገር ይፋ ብታደርጉት ይላል። ያው ኸይርን ነገር የሚታየውንም እንዲታይ የሚሰማውንም እንዲሰማ አድርጋችሁ በአደባባይ ብትሰሩት አውትፉ ወይም ደግሞ ድብቅና ምስጢር ብታደርጉት አውታፉ አንሱኢን ወይም ደግሞ መጥፎ በሚደርስባችሁ ጊዜ ከሌሎቹ በደል ሲፈጸምባችሁ ያንን ነገር ከመበቀልና በግልጽ ከማውገዝ ከመውቀስ በይቅርታ ዝም ብላችሁ ብታልፉ ኑሮ ፈኢነላህ ካነ አፉወን ቀዲራ አላህም ስብሓነሁ ወተዓላ ይቅርባይና ቻይ የሆነ ጌታ ነውና ለእናንተ ተገቢ ወረታችሁን ከፍሎ ለእነዛ ሰዎች ደግሞ በጥፋታቸው የሚገባቸውን ይሰጣቸው ነበረ። ግን ያው በመናደዳችሁ ተበሳጭታችሁ እናንተም ደስ የማይል ቃል ተናገራችሁ። ምክንያቱም በዛ ፈንታ ትዕግስት አድርጋችሁ ሰዎችንም ግደለም ያው አላህ ያውቅላችኋል ብላችሁ በይቅርታ ብታልፏቸው ኑሮ እናንተ ነገራችሁኝም አልነገራችሁኝም ማንም ጥፋተኛ ለመጣት እኔ ችሎታ የተሟላ ነውና እንደማልተዋቸው ነበረ በማለት ብትበደሉም ይቅርታ ማድረግንም ብትመርጡ የበለጠ ውጤት ታገኙ ነበር ብሎ መከረ ማለት ነው። إن الذين يكفرون بالله ورسله ويريدون أن يفرقوا بين الله ورسله ويقولون نؤمن ببعض ونكفر ببعض ويريدون أن يتخذوا بين ذلك سبيلا أولئك هم الكافرون حقا وأعتدنا للكافرين عذابا مهينا. إن الذين يكفرون بالله ورسله إن زيابة الله بجتا الشونا بملكتن وشو يمكدوث ويريدون يمشوا أن يفرقوا بين الله ورسله بأللهنا بملكتن وشو مكاتكال اللي نتأثروا يموكروث ويقولون نؤمن ببعضين بكفر وشو نبي وشو نامنا لن ونكفر ببعضين بل الوشو كفر وشو نكدع لن يمنوث ويريدون أن يتخذوا بين ذلك سبيلا بتلاقي نبيوش مكاكل يفلقوتن تقبلا ويفلقوتن بمكان بزي مكاكل ليلا عدس يوانا امنات لما يعزيني موكروت أولئك هم الكافرون حتى بزي حتى هذا الشو تقبئ النتا جنهم عندهم كهاجنة الشو يترجاجكت النائي والسال الشو كافروش مالت النزين الشو وعتدنا للكافرين عذابا مهينا لن جاينا توشو كهاجوش تادا أورا جوانا كتاف عزجايتن الله الشو عالينا يري الله سبحانه وتعالى بقول للنبيوت بيننا منو يفلدوا عند النبي تقبلوا ليلاون اني توسو بعض الاهم من جامنا ايتقدرلتم الله اننا ملكتنيوچون ليثواچوالنا معناتنو ان عند النبي كاجي يموسو ليلاون النبي انقوا تقبل لي الله يبين يامنونا يتقبلوا ما ايتقدرلتم ምክንያቱም ነቢያቶች አንድ አካል ባንድ መረሆ ባንድ አላማ የመጡ ስለሆኑ አንዱን ከተቀበለ ሌላውን እሚገነጥልበት ምክንያት የለም። ያን ተገነጠለ ያኛው ነብይ ያመነበት በሌላ ምክንያት ይሆናል ወይ ዘሩ ወገኑ የግል ወዳጁ ስለሆነ እንጂ ያላ መልእክተኛ ስለሆነ አይደለም። ቢሆንም አኑሮ ሁሉንም ያላ መልእክተኞች አንዱን ከሌላው ለይቶ ባላይ የነበረና አይቆጠርለትም። እና ከነብያቶች እንግዲህ 99 በመቶ ተቀብሎ 1 በመቶ እንኳን አንድ ግለሰብ እንኳን ቢክድ በመላው ነብይ እንደካደ እንደውም በአላህ ጽምር እንደካደ ይቆጠርበታል ነው የሚለው። እና የዛ አይነት እንግዲህ አመለካከት ያላቸው ሰዎች የፈለገውን ያህል በቃላቸው አማኞች ነን እያሉ ቢወተውቱም እንኳን ታላላ ዘንዳ የወጣላቸው ካፊሮች መሆናቸውን ያረጋግጣል ማለት ነው። እና ይሄን ያለበት እንግዲህ ማለት ኪታቦች ለምሳሌ የሁዶቹ ነብዩላህ ሙሳ እና ሃሩን ጀምረው ልክ ተነብዩላህ ኢሳ ድረስ ያሉት ነብያቶች ከሞላ ጎደል እየተቀበሉ መጥተው ነበር ማለት ነው። በመጨረሻ ግን ኢሳ ሲመጡ ኢሳ ነብይ አይደለም እንደውም ህጋዊ ሰው አይደለም በማለት ካዷቸውና ኮነኗቸው በሳቸው በኩል የወረደውን ኢንጂልም ጭምር እንደዛው ካዱት ማለት ነው። በዚህ ምክንያት ያለፉትን ነብዮች ሁሉ ተቀበለው ኢሳን በመካዳቸው ይሁዳ በሙሉ ኩፍር ውስጥ ገባ ማለት ነው። ክርስቲያኖችም በተራቸው